وأنزلنا إليك الكتاب بالحق مصدقا لما بين يديه من الكتاب ومهيمنا عليه فاحكم بينهم بما أنزل الله ولا تتبع أهواءهم عما جاءك من الحق لكل جعلنا منكم شرعة ومنهاجا ولو شاء الله لجعلكم أمة واحدة ولكن ليبلوكم فيما آتاكم فاتبقوا الخيرات إلى الله مرجعكم جميعا فينبئكم بما كنتم فيه تختلفون وأنحكم بينهم بما أنزل الله ولا تتبع أهواءهم واحذرهم أن يفتنوك عن بعض ما أنزل الله إليك فإن تولوا فاعلم أن ما يريد الله أن يصيبهم ببعض ذنوبهم وإن كثيرا من الناس لفاسقون عصى حكم الجاهلية يبغون ومن أحسن من الله حكما لقوم يوقنون وأنزلنا إليك الكتاب بالحق ወደ አንተ ደግሞ ይሄን kitab በትክክል አወረድንልህ ይላል ለነብዩ አለይሂ ሰላቱ ወሰለም ሙሰድቀ ሊማ በይነ የደይህ ምን الكتاب ከበፊቱ የቀድሞ የወረደውን kitab ወይም ክትቦች የሚያረጋግጥና የሚመሰክር ሲሆን አንተም በተራ ደግሞ ይሄን kitab አወረድንልህ በእርግጥ ይላል እና እንግዲህ አልkitab ያለው አለ በሚገባበት ጊዜ ሙፍረድም ቢሆን የጀምዕ ማዕና ይኖረውና ከበፊቱ የወረዱት ክትቦች ሁሉ የሚያረጋግጥና ከአላህ መላካቸውን የሚመሰክር ሲሆን አንተም ደግሞ በተራ ይህ ቁርአን ተልኮልሃል ነው ማለት ነብዩ አለይሂ ሰላም ወሙሃይሚና አለይ እንደገና ደግሞ ባለፈው kitab ላይ የበላይ ጠባቂና ተቆጣጣሪነትም ያለው ሲሆን ተልኳል ቁርአን እንግዲህ ያለፉት ክትቦች ነጥባቸውን ያካትታል ለሰው ልጆች ቋሚና ተቃሚ የሆኑትን መመሪያዎች ከነ ተውራትም ከነ እንጅልም ጨምቆ ያመጣና እንደገና ደግሞ የራስን ይጨምራል ማለት ነው እና ያለፉት ክብሮይ በመሰረቱ ከአላህ የተላኩ የተወረዱ መሆናቸውን ሲመሰክር ለነሱ እቅና ሰጣቸው ማለት ነው ማያስፈልጉት ነጥቦች ደግሞ ሲሽር የበላይነቱን አረጋገጠ ማለት ነው እና ባለፉት ክትቦች እንግዲህ በመምጣታቸው ሲመሰክርላቸው በሌላ በኩል ግን ጊዜ ያለፈባቸውን ነጥቦች እየሻረ በነዛ ፈንታ ደግሞ ጠቃሚ የሆኑትን ይተካል ወይም ያስፋፋል ማለት ነው በመሆኑም ፈርቁም በይነሁም بما انزل الله ያንተ kitab እንግዲህ የበላይነትና ተቆጣጣሪነት ያለው በመሆኑ በእነዚህ ባህረል kitabዎች መካከልን ሳይቀር አላህ ባወረደልህ መመሪያ ፍረድላቸውና ዳኛቸው እና እነሱ ወደ አንተ በሚመጡ ጊዜ በተውራት ወይም በእንጅል ሳይሆን በቁርአን ነው ማስተዳደርና መዳኘት ያለብህ ማለት ነው ወላ ተተቢ አህዋአሁም እና የነዚህን የአለል kitabዎች ወይም በአጠቃላይ የሰው ልጆችን ስሜትና ዝንባሌም አትከተል ከአላህ መመሪያ ከተላከለ በኋላ ሰው ሰራሽ ህጎችና ደንቦችን ይጣቀማሉ ብለህ እንዳትቀበልና እንዳትከተል ማለት ነው አማ جاءك من الحق ወደ አንተ ከመጣልህ حق ተዘናግተህ እንደገና በሰዎች የሚጠናቀሩና የሚዘጋጁትን ሐሳቦችና ደንቦች ተቁም ነገር በመቁጠር እንዳትወናበርና በዛ እንዳትሳሳተ ይላል እንግዲህ የሰው ልጆች ሁልጊዜ ያው ቁሱር አለባቸው በደካማ አመለካከታቸው ለጊዜው ጠቃሚ የመሰላቸውን ነገር እንደ ህግ ደነግጉትና ትንሽ ቆይቶ ግን በሌላ በኩል ጎጅ መሆኑ ይደረስበታል አላህ የደነገገው ነገር ግን ሁልጊዜም ቢሆን መነሻ መድረሻውን አውቆ ነውና የሰራው ድክመትና ችግር አያመጣም ማለት ነው ታዲያ እኔ ባንተ በኩል የላኩልህን ትክክለኛ መመሪያ ትተህ በዛ ፈንታ በከፊል እንኳ ቢሆን ሰዎች የነገር ጠቃሚ ነው ዘመናዊ ነው ብለው ቢያቀርቡና ቢያግባቡህ የኔን መመሪያ ትተህ በዛ ፈንታ እነሱ የሚፈልጉትንና የሚመርጡትን ነገር በመቀበል እንዳያሳስቱ ተጠንቀቅ ነው የሚለው እና እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala የፍጥረታቶችን ዝንባሌና ስሜት ስለሚያቅ ያሁኑን ጊዜ በቀጥታ ያተኮረበት ይመስላል በዛ አነጋገሩ ሃይማኖቶች መጀመሪያውንም የመጡት ለሰው ልጆች መንፈሳዊና አካላዊ ገጽታቸውን አጣምረው ሊመሩና ሊያስተዳድሩ ነው ግን ቀስ በቀስ የሰው ልጆች ሃይማኖት የነሱን ፍላጎት እንደማይሸፍንላቸው በመቁጠር እንደገና ከአላህ የበለጠ እነሱ አዋቂና አሳቢ ሆነው ለሰው ይጠቅማል የሚሏቸውን ነገሮች እየነደፉ በዚህ ብንመራ ይሻላል የሚሉ መሆናቸውን አስቀድሞ ስላወቀ እንዲህ አይነቶቹ ሰዎች በሚያቀርቡላ ሐሳብ አንተ እንዳትሳሳት በማለት አስጠነቀቀ እንደ ተፈራውም ነብዩ አለይሂ ሰላቱ ወሰለም እስካሉ ድረስ እንኳን የዚህ አይነት ችግር ባያጋጥማቸው ከሳቸው በኋላ ጊዜው እየቆየ እየዘገየ በሄደ ቁጥር ይህ ነገር ይኸው ዛሬ ዓለምን በሙሉ አጥለቅልቆ ሰው ሰራሽ ህግ ብቻ ነው ዙሪያውን ያው አሰፍፎ የሚታየው እና ሃይማኖት ተነጭራሹ የሰው ልጅን ያስተዳድራልና ይመራል የሚባለው ነገር እንደ ነውር የሚታይበት ደረጃ ላይ ደረሰ ማለት ነው። ቢኩልን ጃአልና ሚንኩም ሽርዓተ ወሚንሃጃ ከእናንተ ተኪታብ ባለቤቶች ለሁላችሁም በየነሰከፋችሁ በጊዜያችሁ መመሪያና ህግ የሆነን ነገር ደንግገንላችኋል ይላል። ማለትም ተውራትም በጊዜው ሲመጣ በጊዜው ላሉት ሰዎች መመሪያ ሆኖ መጥቷል። እንጂልም እንደዛው በተራው በጊዜው ላሉት ሰዎች እና ለተላከለት ክልል መመሪያ ሆኖ መጥቷል። ቁርአንም ደግሞ በጊዜው ሲመጣ እንደዚሁ የሰው ልጆች ሁለንተናዊ ፍላጎታቸውን ያዳመጠና ያካተተ ሆኖ የተሟላ መመሪያ ይዞ መጥቷል ማለት ነው። እና እንግዲህ በመሰረተ ሐሳብ ሁሉም ነብያቶች ተውሂድን ይዘው ነው የሚመጡት። ተውሂድ አይለወጥም። በእምነት ደረጃ ያለው የአቂዳ ጉዳይ ወጥ ነው ምን ጊዜም ማለት ነው። ከዛ በኋላ ግን የለተለት እንቅስቃሴ ስራ አትስራ የሚባለው ነገር ሐላምና ሐላም የሚባሉት ነገሮች እንደ ሀገሩ እንደ ሁኔታው እንደ ጊዜው የሚቀያየር በመሆኑ ለእያንዳንዱ ነብይ የራሱ የሆነ መመሪያ ተሰጥቶታልና እነ ተውራትም በጊዜያቸው አገልግለዋል እነ ኢንጂልም እንደዛው። አሁን ደግሞ ቁርአን ከመጣ ወዲህ እሱ ተልቆም ዓለም አቀፍ ነውና ሁሉንም ማጠቃሉ የሰው ልጆችን የሚመራ እሱ ነው እንጂ እንደገና ወደ ኋላ ተመልሰ የአለል ኪታቦችን ሐሳብ የምትቀበልበት ምክንያት የለም ማለት ነው። እንኳን ለአንተ ተጽኖ ሊያረጉ ቀርቶ እነሱ እንኳን የኛም ኪታብ አለን አንተም በኪታብህ እኛም በኪታባችን ማለት አይችሉም። ምክንያቱም ያንተ ኪታብ አጠቃላይ ሆኖ እስከመጣ ድረስ በበላይነት ይመራልና የነሱንም ኪታብ ይሄ ከመጣ ወዲህ ሁሉም ተጠቃለው ወደ ቁርአን ነው መምጣት ያለባቸው እንጂ እንኳን አንተን ይሄ ከዚህ ይሻላል ብለው እንዳማራጭ ሊቀርቡ ቀርቶ ተራሳችን ኪታብ እንተያዘላለን ቢሉ እንኳን ህጋዊ ሊሆኑ አይችሉም ማለት ነው። ወለው ሻ አላሁ ለጃአለኩም ኡመተን ዋሂዳ አላህ ቢፈልግ ኑሮ የሰው ልጆችን በአጠቃላይ አንድ ወጥ የሆነ ህግ ያረጋችሁ ነበረ ይላል። እንግዲህ በአቂዳው አንድ ወጥ እንዳደረገ ሁሉ በየዘመኑ የሚመጡት ነብያቶች ሸሪዓቸውም የዕለት ተዕለት እንግዲህ ተግባራት መመሪያዎችም አንድ ሆኑ ነበረ ነው የሚለው። ግን ይህንን አልሻውም አላህ ምክንያቱም ይሄ አንድ መሆኑ አስፈላጊ መስሎ ስላልተገኘ ማለት ነው። ምክንያቱም ከሀገር ወደ ሀገር ከሰው ወደ ሰው ከዘመን ወደ ዘመን በሚቀያየር ጊዜ ማንኛውም ነገር ይለዋወጣል። በአንድ ጊዜ ጠቃሚ የሆነ ነገር በሌላ ጊዜ ጎጂ ይሆናል። በአንድ ጊዜ አስፈላጊ የነበረው በሌላ ጊዜ አላስፈላጊ ይሆናል። እና ለእያንዳንዱ ነቢይ እንግዲህ እንደ ጊዜውና እንደ ሁኔታው ነው የተደነገገለት ማለት ነው። ግን ለሁሉም አንድ ወጥ የሆነ ሸሪዓ መደንገግና መዘርጋት ቢፈልግ ኑሮ ያደርግ ነበር። ግን አላህ አልፈለገምና ለሁሉም የተለያየ መመሪያ ሰጥቷል ማለት ነው። ወላኪን ሊየብሎኩም ግን ሸሪዓዎቻችሁን በየጊዜያችሁ የተለያዩ አደረጋቸው እናንተ ሊፈትናችሁ አትቦ ይላል። ማለት ምንድነው እንግዲህ ሰዎች የአላህ ተገዥና ታዛዥ መሆናቸውን ወይም የግል ስሜታቸውና የልማድ ተገዥዎች መሆናቸውን ለመለየት ሲል ነው የተለያዩ ሸሪዓዎችን የሚደነግገው ማለት ነው። እንግዲህ ሰው አንድን ህግ በለመደው ቁጥር እንደ ባህል ይሆንለታል። እና እንደ ባህል ከሆነ በኋላ ያንን ነገር አላህን ባይፈራ ወይም ከአላህ አጅር ባይፈልግም እንኳን አብሮ የተዋሃደ ልምድ ስለሆነ ዝም ብሎ ይሰራዋል በቀላሉ ማለት ነው። ተቋ ቢኖረውም ባይኖረውም ግን አዲስ ነቢይ መጥቶ አዲስ ሸሪዓ በሚታወጅበት ጊዜ እሱ የማያውቀውና የማይለምደው ነገር ሲሆን ይከብደዋል። ስለዚህ የአላህ ተገዥና ታማኝ ከሆነ ጌታ እስካዘዘኝ ድረስ እኔ የማላውቀውም አዲስ ነገር ቢሆን አደርገዋለሁ ይላል ሙእሚን ስለሆነ ማለት ነው። ያ ሙናፊቁ ካፊሩ ግን እኔ ያለመድኩትን ነገር ልሰራ አልፈልግም በማለት እና ወጀድና አባና እያለ ያን ጊዜ ያለፈበትና የበሰበሰውን ይዤ ቀጥላለሁ በማለት ይህን ፈተና እንግዲህ ለማቅረብ ፈልጌ ነው። የልማዳችሁ ተገዥዎች ወይም የኔ ታዛዦች መሆናችሁ እንዲለይ አስቤ ነው በየጊዜው የተለያዩ ሸሪዓዎች አወጅኩት ነው የሚለው። እና በነቢያቶች አማካይነት የላኩላችሁን ሸሪዓ የተለያዩ ያደረግኳችሁ ፊማአታኩም በሰጣችሁ መመሪያ ልዩነት እንዲፈጠር ያደረገው እናንተን ለመፈተን ፈልጎ ነው። ጌታ እስካዘዘ እሱ እንደስ እስካለው ድረስ እኔ እሱ ያለውን ነው ምንጊዜ የምቀበለውና የምከተለው የሚለው ታማኝና አይ እስከ ዛሬ ከያት ተቅማቶቻችን ሲወርድ ሲዋረድ የመጣውን እንጂ ይህ አዲስ የመጣ ነገር ከጌታ መጣ የሚባልም እኔ አልቀበልም ብሎ የሚሸፍጠውን ለመለየት ታስቦ ነው ማለት ነው። እና እንግዲህ እነ መላእክት ቢንያት እንደተባለው ሰው አላህ Subhanahu Wa Ta'ala የሚገዛው የራሱን ፍላጎት ትቶ አላህ የሚፈልግበትን ሲያደርግ ነው ማለት ነው። አረበላ ስደስ ያለውና የመሰለው ነገር ስለሰራ አላህ ተገዛው ማለት አይችልም። እና አላህ ያዘዘው ነገር ደስ አለውም አላለውም ከበደውም ቀለለውም መስራት አለበት ሙእሚን የሆነ ሰው ማለት ነው። አላህ የከለከለው ነገር ደግሞ ለሱ በጣም አስፈላጊ መስሎ ቢታየውም እንኳን ጌታ ተከለከለው ድረስ ብሎ መተውና ራሱን ማቸነፍ መግታት መቻል አለበት ማለት ነው። ይህን ፈተና እንዲታልፉት አስቦ ነው። በመሆኑም ፈሰቢቁል ኸይራት ሁላችሁም ወደ ጌታችሁ የሚያታርቅና የሚያቀርባችሁ የሆኑ መልካም ስራዎችን ተሽቀዳደሙ። በየጊዜያችሁ በተደነገጉላችሁ ሸሪዓዎች አማካይነት ጌታ የሚፈልገውን መልካም ሁሉ በመስራት ለከፍተኛ ማዕረግ ለመብቃት በንቃት ተሳተፉ። ኢነላሂ መርጂዑኩም ጀሚዓ የሁላችሁም መመለሻ በጥቅሉ ወደ አላህ ነው። ያ በማንም ዘመን በየትም ሀገር ያሉ የሰው ልጆች እዚች ምድር ላይ የተወሰነ ጊዜ ይቆዩና በሞት ያልፋሉ። እንደገና ቂያማ ሲደርስ ሁሉም ከየወደቀበት ተነስተና ተሰባስቦ ጌታው ፊት ነው ለፍርድ የሚቀርበው። ፈዩነብኡኩም ቢማ ኩንቱም ፊሂ ተኽተሊፉን እና እዛ ጊዜ የተነሳችሁ ጌታችሁ ፊት ስትቀርቡ በዱንያ ላይ እያላችሁ ትጨቃጨቁበት የነበረውን ነገር ሁሉ ማን ስተተኛ ማን ትክክለኛ እንደነበረ እሱ ዝርዝሩን ይነግራችሁና በመጨረሻም ደግሞ ዋጋችሁን ይሰጣችኋልና ከዛ በፊት ይህን ጊዜ የሚጠቅመውን መልካም ሁሉ በመስራት ራሳችሁን ከሌሎቹ የተሻሉ ለማድረግ ሞክሩና ጣሩ ባላችሁ ነው። ወአንሕኩም በይነሁም ቢማ አንዘለላህ እና አሁንም በህዝቦች መካከል አላህ ጌታ ባወረደልህ መመሪያ መሰረት ፍረድላቸውና ዳኛቸው። የቀደምት መጻሕፍት ባለቤቶችም ቢሆኑ ኪታብ የሌላቸውም ቢሆኑ ወይም ደግሞ ሙስሊሞችም ቢሆኑ ቁርአን ከወረደ በኋላ በአጠቃላይ ለማንኛውም የሰው ልጅ ዳኝነትና ፍትህ መስጠት ያለበት አላህ ባወረደልህ በቁርአን ብቻ ነው ነው የሚለው። ወላ ተተቢዑ አህዋአሁም ይህ ቁርአን ከመጣ በኋላ ቁርአንን ትተህ የሰዎችን ፍላጎትና ዝንባሌ እንዳትከተል። እንግዲህ በቀደምት መጻሕፍትም ይሁን እንዲሁ በተለምዶም ይሁን በምርጫው የይሻላል በዚህ መልክ ዳኝን ብለው ቢቀርቡ ያንን እንዳትቀበላቸው ይላል። ወህደርሁም እና ተጠንቀቃቸው ማየፊኑ ካምባዲ ማአንዘለላሁ ኢለይክ አላህ ወደ አንተ ታወረደልህ መመሪያ ተከትሉ እንኳን ቢሆን እንዳያፈናቅሉህና እንዳያወናብዱ ተጠንቀቃቸው። እንግዲህ አንዲት እንኳን አንቀጽ ብትሆን ቁርአን የደነገጋትን ነገር በሌላ መተካት አይቻልምና በዚህ ደረጃ እንኳን እንዳያሳስቱ። እንኳን ሙሉ በሙሉ ቁርአን ለሰው ልጆች መመሪያ ሊሆን አይገባውም። ቁርአን የሃይማኖት መመሪያ ነውና ለጸሎትና ለስግደት ነው። ከዛ ሌላ ያለውን የዕለት ተዕለት እንቅስቃሴ በሰው ልጆች አስተሳሰብ የወጡ ህጎችን ነው የምንተካው የሚለው ይቅርና አንዷን አንቀጽ እንኳን ቁርአን ከደነገጋት ይቺ ትሻላለች ብሎ አንድ ሰው ሐሳብ ያቀረበ እንደሆነ ይቺ አንዲት ናትና ምንም አይደለም ተብሎ ተቀባይነት ሊሰጠው አይገባምና 100% በእኔ መመሪያ ነው ሰዎች መተዳደርና መመራት ያለባቸው። እነሱ ከሚፈልጓቸውና ከሚመርጧቸው ሰው ሰራሽ ህጎችና ነጥቦች ከፊሎችን እንኳን በመቀበል ከአንቀጾች እንዳፈናቅሉ ተጠንቀቅና አንጀቲኑ ካምባዲ ማአንዘለላሁ ኢለይክ ጌታ ወደ አንተ መመሪያ ይሆን ዘንዳ አስቦ ካወረደልህ ህግጋትና ድንጋጌዎች ተከፊሎች እንኳን እንዳወናብዱህና እንዳያሳስቱ ይላል። በአሁኑ ጊዜ ግን ተነጭራቸው ሃይማኖት እዚህ ቦታ የለውም ተብሎ 100% የራሳቸውን ድንጋጌዎች አስቀምጠዋል። አላህ ግን ትንሽ እንኳን ጣልቃ እንዳይገቡ ነበረ ያለው ማለት ነው። ፈኢን ተወለው እና እነዚህ እንግዲህ ከሃዲ የሆኑ ወገኖች ይህንን የአላህን መመሪያ ከመቀበልና ከማክበር ወደ ኋላ ቢያፈነግጡና ቢያሸገሽጉ ፈአለም እወቅ አነማ ዩሪዱ ላህ አን ዩሲበሁም ቢባዕድ ዙኑቢሂም አላህ ስብሓነሁ ወተዓላ እነዚህን ሰዎች ከጥፋታቸው በከፊሉ ሊቀጣቸው ያሰበ መሆኑን ተረዳ ነው የሚለው። እና እዚሁ ዱንያ ላይ እንግዲህ የአላህ ህግ ተገልሎ በሰው ሰራሽ ህግ ህዝቦች ይመራሉ በተባለ ቁጥር አሰራ ሳይዘርፍ እዚሁ ዱንያ ላይ 100% እንኳ ባይቀጣቸው እንዳለፉት ኡመሞች በከፊል የተለያዩ አደጋዎችና ችግሮች የሚደርስባቸው መሆኑን ያመለክታል ነው የሚለው። እና በአለም ዙሪያ ይኸው የምናየው ጥንቅጥም የዚሁ ንጽብራቅ ነው። እና የአላህን እንግዲህ ትእዛዝ ባለማክበርና በሱ ህግ ባለመመራት ሰዎች በአንድ በኩል እንበለጽጋለን፣ ሰላምን እናሰፍናለን፣ እድገት እንጨምራለን እያሉ የተለያዩ ሰው ሰራሽ ህጎችን እየደነገጉ ቢሯሯጡና ቢስጨረጨሩም ሁልጊዜ በአለም ዙሪያ ችግሮች እየተስፋፉ ሲሄዱ ነው የምናየው። እና ይሄ ቅጣት ነው እንግዲህ አይሲ በሁን ቢባዚ ዝኑብህም በዚህ እንግዲህ በህገ ወጥነታቸው ታጥያ የከፊል ወንጀላቸውን ድራሾት ያገኙ ነው ማለት ነው። ዋናው ቅጣት ወደፊት ያው የመልቂያ ማተዘጋይቷል። አሁን ግን ጦርነቱ ተተጋመራው ጎርፉ በሽታው ራቡ የተለያየውን የተባለም ዙሪያ የሚታየው ሁሉ የዚህ እንግዲህ የጥፋታቸው ውጤት ነው ነው የሚለው ወይነ ከثير من الناس لفاسقون እና እንደዚህ ከመሆኑ ጋራ ግን ከሰዎች አብዛኛዎቹ ከአላህ ፍቃድ የራቁና ያፈነገጡ አመጸኞች ናቸው። እንግዲህ ጋግሚ አደራብልና ባስጠነቅቅም ብዙዎቹ ሷሊሆች ሳይሆኑ ፋሲቆች ከአላህ የራቁና የጠመሙ እርጉሞች በመሆናቸው አሁንም የኔን ህግ ወደ ጎን ተተው የነሱን ፍላጎትና ስሜት የሚያንጸባርቁ ሰው ሰራሽ ፍርአቶችን መዘርጋትና ማጠናከርም እንደሚቀጥሉበት ነው ብሎ ነበር። እንዳለውም ነው ይኸው የሚታየው ማለት ነው። አፈ ህክመ ልጃሂልየት የብሆን አላህ ስብሓነሁ ወተዓላ የሁሉንም ፍላጎትና ስሜት ያካተተና ያዳመጠ አድርጎ ለሚያም ለአኸራም ለአካልን ለመንፈስም የደነገገውን ሃይማኖታዊ መመሪያ ወደ ጎን ጥለው እነሱ እንደገና የድንቁርናውን ፍርአትና መመሪያ ይመርጡታልን አለ። አቂል ቢሆኑ ኑሮ የአላህን ስብሓነሁ ወተዓላ መመሪያ ትተው በዛ ፈንታ የጫካ ፍርአት ባልደነገጉ ነበረ። ጃሂልያ ማለት እንግዲህ ነቢይ በሌለበት ዘመን ሰዎች ዝም ብለው ተፈጥረው እንዳለ እንዳውሬ በጫካ ውስጥ ያድጉና እንዲሁ የመሰላቸውን ነገር ሁሉ የሚሰሩ ተራ ባለጌዎች የሆኑ ሰዎች ናቸው ጃሂልያ ማለት። እና አላህ አሊሙል ገይብ ወሸሃዳ የሆነው ጌታ ማንም ምሁር ማንም ሊቅ ሊደርስበት የማይችል በጣም ለአካልም ለመንፈስም ለዱንያም ለአኸራም እንከን የሌለው የተሟላ መመሪያ አንጥሮ ልኮላቸው እያለ የነን የመሰለ መመሪያ ተተውና ረስተው እንደገና ዝም ብሎ ከዚህ ካንዲ ከሜዳ ተነስተ ወይም ከጫካ ተነስተ አንድ አፈጮሌ ይበጃችኋል ብሎ ያረቀቀውንና ያጠደቀውን ህግ ናፈቁን የኔ ህግ ቀርቶ ነው የሚለው። ወመን አህሰኑ ሚን አላህ ሁክመን ሊቀውም ይቂኑን እውነትን አውቀው ለማረጋገጥ ለሚሹ ሰዎች ከመተዳደሪያና ከመመሪያ በኩል ከአላህ የበለጠ መመሪያ ከተውንስ ምን አለና ምንም ነገር እንደሌለ እየታወቀ እነሱ ግን የኔን ትተው እንዲሁ ዝም ብለው የደንቆሮዎችን ዜማና ፈሊጥ እንዳማራጭ አድርገው ወሰዱትና መረጡት በማለት ይተቻቸዋል ማለት ነው። يا ايها الذين امنوا لا تتخذوا اليهود والنصارى اولياء بعضهم اولياء بعض ومن يتولهم منكم فانه منهم ان الله لا يهدي القوم الظالمين فترى الذين في قلوبهم مرض يسارعون فيهم يقولون نخشى ان تصيبنا دائره فعسى الله ان ياتي بالفتح امر من عنده فيصبحوا على ما اصروا في انفسهم نادمين ويقول الذين آمنوا أهؤلاء الذين أقسموا بالله جهد أيمانهم إنهم لمعكم حبطت أعمالهم فأصبحوا خاسرين يا أيها الذين آمنوا إن أنت بأ الله بجتاتشوهنا بمبتو يأمناتشوه توزنوشوه لا تتخذوا اليهود والنصارى أيهود وشننا كرستان وشن أولياء يكربوا وابيننا فكرنيا مسترنيا زمد يارغاتشو حتي أزواتشوه إلا ምክንያቱም ያአላህን ጥሪ ያላከበሩና ትክክለኛውን እምነት ያልተቀበሉ ከመሆናቸው ጋራ እናንተ እንደገና እነሱን የቅርብ ወዳጅና ዘመድ አርጋችሁ መያዝ የለባችሁም። بعضهم اولياء بعض እነሱስ በርሳቸው ከፊሉ የከፊሉ ዋቢና ዘመድ ወዳጅ ነው። ያው በባጢል ተስማምተዋልና በውሸቱ ላይ ይተባበራሉና ይደጋገፋሉ። እናንተ ግን መስመራችሁ ተለያይቷልና ከነሱ ለእናንተ መልካም ስለማይሹላችሁ እነሱን እንደ ወዳጅ ዘመድ አርጋችሁ አትያዟቸው ይላል። ወመን የተወለሁም ሚንኩም ይህን ማስጠንቀቂያ ከተነገረ በኋላ ይህን ማስጠንቀቂያ ቸል በማለት ከእናንተ አይሁዶችንም ሆነ ክርስቲያኖችን እንደ ወዳጅ ዘመድ አድርጎ ከልብ አፍቅሮ የሚይዛቸው ሰው ካለ ፈኢነሁ ሚንሁም ይህ አይነቱ ሰው ከእነሱ የሚደመር ይሆናል። ያው የአላህን ጥላቶች አትውደድ እያለው ከወደደ ፍጹም ከነሱ ጋር አብሯልና ከነሱ ላይ ይቻላየውም በማለት ያስጠነቅቃል። ኢንላላህ ላ የህዲል ቀውመ ዛሊሚን እና እንዲህ አይነቶቹ ሰዎች እንግዲህ ራሳቸውን የበደሉ ናቸው። በደለኞችን ደግሞ በዚህ በዱንያም ላይ ለተሳካ እድል አይመራቸውም በአኸራም ደግሞ ከቅጣት የሚያመልጡበትን መንገድ አይገልጽላቸውምና ስለዚህ ሚናችሁ ይለይ ነው የሚለው። ተባዲስም ላይተራአ ናሩሁማ እንደ ተባለው የሁለት የተለያየ ተቃራኒ እምነት ባለቤት የሆኑ ወገኖች እሳቶቻቸው መታየት የለባቸውም ብለዋል ነብያችን አለይሂ ሰላም። ማለት እንግዲህ በፍቅር ቤቶቻቸውን እንኳን ፊት ለፊት በርና በሩ ሙቃበላ አድርገው ሰርተው ያንዱ እሳት ሌላው የሚያየው መሆን የለበትም። አንዳንድ እንግዲህ የቅርብ ጓደኛ አብሮ አደግ ከመሆኑ የተነሳ በጣም ከመፋቀሩ የተነሳ ሁሉ ነገር ሽርካ ይሆንና ቤቱንም እንደዛው የተያዘ ወይም ግንባር ለግንባር የሚተያይ አድርገው ይኖራሉ። በዛ ደረጃ መቀራረብ አይገባቸውም። ምክንያቱም እነሱ ለፈጣሪያቸው ለአላህ ታማኝ አልሆኑ ለእናንተ ታማኝና ዘመድ ሊሆኑላችሁ አይችሉምና በእምነት ከተለያችሁ ሚናችሁም እንደዛው መለየት አለበት። ይህ ሲባል እንግዲህ ከክርስቲያኖችም ሆነ ከአይሁዶቹ ጋራ ምንም አይነት ማህበራዊ ግንኙነትና ቁርኝት አይኑራችሁ ማለት አይደለም። ግን ወዳጅ ፍቅረኛ አርጋችሁ አትያዙ ነው የሚለው። መዋደድና በስራ ዓለም መገናኘት የተለያዩ ነገሮች ናቸው። አንዳንድ ሰው በጣም እንግዲህ ሰውን ከማፍቀር የተነሳ እገሌ እንደው ልሙትልህ የሚያሰኘው ነገር ያጋጥመዋል። አንዳንዱ ደግሞ ሁሉም ለግል ጥቅሙ ያው ዛሬ በዓለም ዙሪያ እንደ ዘመኑ ፖለቲካ ለሁለት ሀገሮች ያው ለጥቅማቸው ሁለታቸውም ጥቅማቸውን ጠብቀው ይተባበራሉ ይባላል። በዛ መልክ እንግዲህ በግለሰብም ሆነ በማህበረሰብ ደረጃ ሁለቱም ለግል ጥቅማቸው ሲሉ የሚገናኙባቸው ነገሮች ይኖራሉ። በዛ ስለተገናኙ ግን ከልብ የሚፋቀሩና የሚዋደዱ መሆን ግዴታ አይደለም። ለዛ ለማህበራዊም ሆነ ለኢኮኖሚያዊ ጥቅም ግንኙነታቸውን በግንኙነት ደረጃ ሊወስኑት ይችላሉ። ከዛ አልፎ ግን ልክ ባንዲ ሃይማኖት ስር እንዳሉት ወገኖቹ አድርጎ ሊያፈቅረውና ለሚስጥር ሊያካፍለው አይገባውም ማለት ነው። ምክንያቱም ያኛው ከልቡ እንደማይቀርበው ያውቃልና አላህ Subhanahu Wa Ta'ala ለሙስሊሞች ምን እንደሚያስቡ ስለሚያውቅ እናንተ እንዳትበሉ እነሱ ከልብ ላይ ወዷችሁ እናንተ እንደገና እነሱን ከልብ ወዳችሁ ምስጥራችሁን በማካፈል ችግር ላይ እንዲያጥወርቁና የኔን ጥላቶች እንደወዳጅ አርጋችሁ አስያዟቸው ነው የሚለው። ይህ እንደተጠበቀ ሆኖ በአለማዊ ግንኙነት ግን በንግድ ዓለምም ሆነ በፖለቲካም ዓለም በማንኛውም አላቃ ሊኖር ይችላል። ግን አላቃው ፍቅር ጋራ የተቆራኘ መሆን የለበትም ማለት ነው። አንዱ የሌላውን ጥቅም በማክበርና በመለዋወጥ መልክ ቢገናኙ አይከለከሉም። ግን መፋቀርና መዋደድ የሚባለው ነገር በሁለት ተለያዩ እምነት ተከታዮች መካከል አለ ከተባለ ሙሸት ነውና በዚህ እንዲያስተላለሉ ወቁት ጉዳው እናው ሚላህ አላህ Subhanahu Wa Ta'ala። በሌላም በኩል ደግሞ ሙእሚን የሆነ ሰው ከልቡ አማኝ ከሆነ የአላህ ወዳጅ ነው። ወደፊት በሌላው አያት እንደሚመጣ ቢቀም ይሁቡም ወይሁቡናሁ ይላል። ሙእሚኖች አላህን ይወዳሉ እሱም ይወዳቸዋል ተብሏል። ካፊሮችን ደግሞ ኢነላሁ ላ ይሁቡል ካፊሪን ብሏል። ካዲን በምንም አይነት አልወደውም ብሏል። ስለዚህ አላህ ጋራ የተቆራረጠ ነው ያኛው ካፊር የሆነው አካል ማለት ነው። እና አላህን እንግዲህ ወዳለሁ ብለህ ሲያበቃ እንደገና የሱን ጥላት ደግሞ ወዳለሁ ታልክ ሁለት ተቃራኒ ነገሮችን በአንድ ቃል ማስቀመጥ ነው ማለት ነው። አላህንም ጥላቱንም በጣም ራወዳለሁኝ እንደማለት ነው። አላህን ከወደድክ እሱንና ወዳጆቹን ብቻ ነው መውደድ ያለብህ። አላህን ደግሞ ከጠላህ ያው የአላህን ጥላቶች ትወዳለህ ማለት ነው እንጂ አላህን አክብረህና ወደህ ያበቃ እንደገና ጥላቶችህንም አብሬ ወዳለሁኝ የምትል የሆነ እንደሆነ ይሄ አይሄድምና እኔን የወደደ ሌላ ካፊርን አይወድም። ስለዚህ ምርጫህን ለይ ነው የሚለው አላህ Subhanahu Wa Ta'ala። እና ካፊሮችንና ወዳጆቻቸውን በዱንያም ሆነ በአኺራ አላህ የነጃትን መንገድ አይመራቸውም ምክንያቱም ራሳቸው ለግመው ጨለማን መርጠዋልና ይላል ማለት ነው። ፈተረለዲነ ፊ ቁሉቢሂም መረዱን እንደዚህ ከመሆኑ ጋር ግን በልቦናቸው ውስጥ የንፍቅና በሽታ የተጠናወታቸውን ሰዎች ታያቸዋለህ። ዩሳሪዑነ ፊሂም እነዚህን የአላህ ጥላቶች የሁዶችንና ነሳራዎችን በመውደድና በማፍቀር ሲራወጡ ታያቸዋለህ ይላል። የቁሉን እና ይሄንን እንግዲህ ውዴታቸውንም ደግሞ ምክንያት ያቀርቡለት ምን ይላሉ? ነክሻ አንቱሲ በና ዳኢራ እነሱ ዘይ ጋራ በፍቅር ካልተሳሰርና በጣም ካልተግባባን ምናልባይ አንድ ቀን በእኛ ላይ ድክመትና ውድቀት የመጣ እንደሆነ የዛ ጊዜ ጥቃት ሰለባ ያረጋናል ብለን እንፈራለን። ዘመድ ያወጣ ሰው ነው ችግር ሲመጣ መውጫ ማምለጫ የሚያገኘውና እነዚህን የሁዶችን ዘመድ አርገን ያዝን እንደሆነ ችግር በተፈጠረ ጊዜ ወደ እነሱ እንበቅታለንና እንጠጋለን በሚል ተንኳላ ምክንያት እነዛን የኔን ጥላቶች እንደወዳጅ አድርገው የሚይዙ ደካሞች አልጠፉም ነው የሚለው። ፈአሰላሁ አንየት የቢል ፈትሂ እነሱ ለሙእሚኖች ውድቀት ይመኛሉ ማለት ነው። በዛ አይነት ሙእሚኖች ችግር ሲደርስባቸው ወደ እነዛ አይደን እንወግናለን ማለታቸው በተዘዋሪ መንገድ ሙእሚኖችን ውድቀትና ችግር እንዲደርስባቸው እንደመመኘት ቆጠራል። አላህ ደግሞ ይሄን አያደርግም። ለሙእሚኖች እንዳውም ፈትህ ሊያመጣላቸው ተስፋ ይደረጋል። ወደፊት እነሱ ያልተቆጣጠሩትን አገር ሁሉ እንዲከፍቱና የበላይነታቸው የበለጠ አብቦ እንዲያፈራ ያደርጋል ተብሎ ነው የሚጠበቀው በእኛ በኩል። አው አምሪ ምን عنده ወይ ደግሞ ከሱ የሆነ አንድ ትእዛዝ የሚመጣ መሆኑ ነው በተስፋ የሚጠበቀው። ማለትም እነዚህ የሚቆራባቸውና ሊሸሽባቸው የሚያስባቸው ካፊር ኃይሎች አላህ Subhanahu Wa Ta'ala ባልተጠበቀ ሁኔታ አንቆታቆ ያወድቃቸዋል ተብሎ ይሆናል በእኛ በኩል የሚገመተው። አንተ ግን ሙእሚን ወይ ጠፍተው እነዛኞቹ ደህና ይሆናሉና ወደ እነዛ እንጠጋለን ትላለህ። እኔ ደግሞ የማስበው በተቃራኒ ሊሆን ይችላል። ወዳጆችን አጥፋፍቼ ጥላቶችን የማጠፋበት ሁኔታ ይፈጠር ይሆናል ማን ያቃል አለ። ፈይስቢሁ አላ ማ አሰሩ ፊ አንፉሲሂም ናዲሚን። እና እዛ ጊዜ እነዚህ ሙናፊቆች ሙእሚኖች ውድቀት ያጋጥማቸዋል፣ ከሃዲዎቹ ደግሞ የበላይ ይሆናሉ ብለው ሲያስቡ የነበረው ነገር በተገላቢጦች ሲፈጸም እስከዛሬ ሲያስቡት በነበረው ነገር እንደገና ተጸጻቾች ሆነው ይገኙ ይሆናልና የምክንያታቸው በቂ አለመሆኑን አውቀው ከወዲሁ ያስተካክሉና ወገኖቻቸው ጋራ ቢያብሩ ይሻላቸዋል ይላል። ويقول الذين آمنوا الذين آمنوا يهون ወገኖች ደግሞ ይላሉ ወለፊት هؤلاء الذين اقسموا بالله جهد ايمانهم እነዚህ በአላህ ስም ጠንካራ የሆነ ቃለ መሐላ ሲፈጽሙና ሲደረድሩ የነበሩ ወገኖች እነሆም ለማአኩም እነርሱ ከናንተ ጋር መሆናቸውን በመግለጽ ይምኑና ይገዘቱላችሁ የነበሩት ወገኖች ሙናፊቆቹ ናቸው። ለይሁዶቹ ሀቢጦት አማሉሁም ስራቸው የተሰረዘባቸውና ከንቱ ሆኑ። ፈአስበሁ ኻሲሪን እና ወትሮ እነሱ ከሁለቱም ወገን በመግባባትና በመስማማት የበለጠ ጥቅም እናገኛለን እያሉ ሲያስቡ ባላሰቡት መልክ እድሜ ልካቸውን ሲለፉበት የነበረው መልካም ስራቸው ሁሉ ተሰርዞ ኪሳራ ላይ ወደቁ ብለው አስተያየታቸውና ትችታቸውን ይሰነዝራሉ ይላል። ማለት እንግዲህ ሙናፊቅ እዚህ ካፊሮቹ የሁዶች ነሳራዎቹ ጋር ሲያብር ይቆይና የውመል ቂያማ ሲሆን አላህ እምነቱ እርኩስ መሆኑን ስለሚያውቀው አንተ እንዳውም ተካፊሮቹ የተሻልክ አይደለህም በማለት የሰራውን ስራ ሁሉ ከንቱ አድርጎ ለጀሃነም ይዳርገዋል። የዛ ጊዜ ሙእሚኖቹ እኛን በዱንያ ላይ ያሉን የሙናፊቆች እንደዋላ ቀር እንደቂል አድርገው እናንተ ጋር ነን እኛ የእናንተ ታማኞችና ወገኖች ነን እያሉ ሲምሩላችሁና ሲተባበሯችሁ የነበሩት ወገኖቻችሁ የውላችሁ እንኳን እናንተ ሊረዱ እነሱ ለራሳቸው ለዘላለማዊ ኪሳራ ተዳረጉ። ይሄ ነው የእናንተ ፍቅርና ጓደኝነት በማለት ተራቸውን ይተቻቸዋል ማለት ነው። በዱንያ ላይ ያሉ እንግዲህ በስማቸው ሙስሊሞቹ ጋር ሆነው የነሱ ሰላዎችና ሚስጥር አቀባዎች ሆነው ቆይተው ነበር። በዛ አድራጎታቸው ሙናፊቆች እንደብልጥ ሙስሊሞች እንደየዋህ ሆነው ነበር። የውመል ቂያማ ሲሆን ግን ስራቸው ይፋ ሲወጣ ይኸው እናንተ ጋር እየመጡ እኛን እየሰደሉ ሚስጥራችንን ወደ እናንተ እያዘመቱ ለሁሉም የሚበጀውን እንሰራለን ሲሉ የነበሩት ጮሌዎች እንዲህ አይነት ውድቀት ተዳረጉ በማለት ተራቸውን እንደገና ምን ያህል የተበሉ መሆናቸውን ይገልጹና ያረጋግጡባቸዋል ማለት ነው። ወይም በሌላ አባባል ኢነሁም ለማአኩም ማለት እኒህ ሙናፊቆች በዱንያ ላይ ያሉ ስማቸው ያው ተግባራቸው የሙስሊሞቹ አባል መስሎ ነበር የቆዩት። የእናንተ ወገነን እያሉ እኛ ጋር ሲመሳሰሉ ቆይተው ዛሬ እንደገና ጉዳቸው ፈጠጠ። አላህ እናንተ ሙስሊሞች አልነበራችሁም በማለት የሰሩትን ስራ ሁሉ ገደላ አግብቶ ለጀሃነም መደባቸው እኮ ጉድ ሆኖ አይደለም እያሉ ይዘባበቱባቸው አልተራቸውን ማለት ነው። እናዚህ ላይ እንግዲህ ልንገነዘበው የሚገባው ቁም ነገር ሙእሚን የሆነ ሰው በሙእሚንነቱ በወገኑ መኩራት አለበት። አሁን